kun saganta radio dini kenya ti let the umma rise again ya rabb bismillah ኦሪስታት ሉችና የነርሱ ተከታዮች የሆኑ ሙስሊሞች እስላሜቱ አቀረበተን ካስማና ማገር ንቃቅለው ባዱን ለማስቀረት የማይፈነቅሉት ድንጋይ የለም ይላል አንድ ያገኘው ጽሑፍ። የዚህ ጽሑፍ መነሻ ያደረገው አንድ ተታችን ነው። ብቸኝነት ያንገፈገፋት የኔ የምትለው ሰው ወደርሷ ያልመጣላት ሴት የከነከኗትና ሌሎችን ብዙ ህቶቿ ይጠይቃሉ ብላ ያሰበችውን ጥያቄ እንዲህ ስትል ተጠይቃለች። አንድ ሴት ባል ሳታገባ እድሜዋ 40 አመት ከሆነ በኋላ ማድረግ ያለባት ነገር ምንድነው? ወደ ኃጢያትና የተጠላ ተግባር ጭልጥ ብላ መግባት ነው ወይንስ በመጪው ዓለም ጀነትን እስክታገኝ ድረስ መኖር? አንድ ከባሏ የተፈታች ወይንም ጋለሞታ ሴት ልጅ ኑራትም አይኑራት ማድረግ የምትችለው ነገር ምንድነው? ትዳር የሚፈልጉ ወንዶች እንዲህ አይነቷን ሴት ዞር ብለው የማይመለከቷት ለምንድነው? ይህች ሴት እስኩዳኛው ድረስ የፍላጎቷን ረመጥ ያዳፈነች ለመኖር መገደዷ መልካም ነውን? ብዙ ሴቶች ለምንድነው ባላቸውን ለብቻቸው ተቆጣጥረው የሚያዝና ሌላ ሴት እንዳያገባ ማድረግ የሚሹት? እነዚህ ሴቶች ባሎቻቸውን በገንዘብ ገዝተዋቸዋልን? እነርሱ ጋለሞታ የሆነ ጣ ወይንም ፍቺ ቢገጥማቸው ምን ይሆን የሚያደርጉት? ያንን ጣሚን ብሎ ይቀበላሉን? እኛ የገጠመን አይነት ጣፋንታ እነርሱን እንደማይገጥማቸው ዋስትና የሰጣቸው አካል አለን? አንድ ሴት በውስጧ የሚፈጠረውን የትዳር ስሜት ለማዳፈን የሚያግዛት መድኃኒት ይኖራልን? ካለ ምን አይነት ነው? ጾምን በተመለከተ ስሜትን መከላከያ እንደሆነ እናውቃለን። ሆኖም ግን ያንድን ሰው ስሜት ሙሉ በሙሉ ማጥፋት ግን አይቻለውም። ቀደም ሲል ያቀረብንላችሁን ጥያቄዎች ታላላቅ ሙስሊም ሴቶች በእስላም ከሚለው መጽሐፍ ላይ ያገኘናቸው ናቸው። እንደው ጆሮአችሁን ከፍታችሁ የሰማችሁ እንደው ከዚህ በተቃራኒ ደግሞ ከመራቡ ዓለም ላይ የሚኖሩ ሰዎች የወንድ ልጅ ካንድ በላይ ማግባት በመቃወም ብዙ የሚያትቱ ናቸው። እነዚህ ሰዎች በእስላም ጥላ ስር የሚኖሩ ሴቶች የተጨቆኑ መሆናቸውን ለማሳየት ሌላም የሚያነሱት ነገር አለ። ሂጃብ አሁን ሂጃብ መልበስ ለሙስሊም ሴቶች የበደል ስሜት ለነርሱ ደግሞ ተራቁቶ መሄድ የነጻነት ስሜት እንደሆነ ነው የሚሰብኩት። ምን ነው ነጻነት? ለሽያጭ እንደቀረበ ከብት ታፋሽ መታየቱ ላንቺ እንዴት እንደ ነጻነት ይታይሻል? ወይም ሆቴል ቤት ደጅ ላይ እንደተንጠለጠለ ፎጣ ማንንም በገባና በወጣ ቁጥር እጁን እንደሚያደርቅበትና እንደሚጠርገው አንቺ ለሁሉም ወንዶች መጫወቻ መሆነሽ ምንድነው ነጻነት? ክብርሽ ተጠብቆ በሂጃብሽ ሳሎን ውስጥ እንዳለ እንደ ሳሎን አበባ ወይም ደሞ እንዳልተላጠና እንደታሸገ ሙዝ የተከበርሽ መሆንን አትፈልጊም ወይ? ስለዚህም ነጻነትሽ በሂጃብ ነው። ውበት ሲለካ ሂጃብ ነው ለካ እንዳሉት እህቶችሽ ያንቺ ውበትሽ ነጻነትሽ ሂጃብ መሆኑን ልታውቂ ይገባል። ጠላቶችሽ የፈለክሽውን ሊበሽ ሚሉሽ ስላንቺ መብት ተጨንቀው ሳይሆን ያንቺን ገላ ማየት ናፍቋቸው ነው። እንዴት እናገኛቸዋለን ከዛስ እንዴት እናገኝሻለን ብለው ያንን ስጋዊ ፍላጎታቸውን እንስሳዊ ስሜታቸውን ባንቺ ላይ ለማርገፍ አስበው እንጂ ለማራገፍ አስበው እንጂ ሌላ ታስበው የተደረገ ነገር አይደለም። እና እህቴ ስላንቺ መብት ጌታሽ የደነገገልሽ በቂ ነው። ለወንድ ልጅ ካንድ በላይ እስከ አራት ሴቶች ድረስ ማግባት በእስላም ግዴታ የተደረገ ሳይሆን የተፈቀደ ነው። ገና የተፈቀደው ለሁሉም ወንዶች ነው ወይንስ ለሚችሉ ብቻ? የሚችሉ ስንልስ ምን ማለታችን ነው? ይሄ ፍቃድ ያስገኘው ማህበራዊ ጥቅም እንደነው? በዚህ ጉዳይ ላይ ሌሎች ሃይማኖቶች ምን ይላሉ? ለነዚህና መሰል ጥያቄዎች ሌላ ቀን በሰፊው በጣም አጥጋቢ መልስ ይዘን እንመለሳለን ኢንሻአላህ። ለዛሬ ግን የሴቶች መብት በቁርአንና በሱና በሚል ርዕስ ሴት ልጅ በእስላም ላይ በተለይም በውቀት ጉዳይ ላይ ያላትን ንጻነት ለማየት እንሞክራለን። ክብራትና ክብራን ያዳመጣችሁ ያላችሁት ዲናችን ሬዲዮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚህ ፕሮግራም አዘጋጅ አቡበከር ኢርጋሶን፣ ባነሳነው ርዕስ ላይ ጣፋጭ መልሱን የሚሰጠን ደግሞ ውድ ኡስታዛችን ኡስታዝ አቡ ሀይደር ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ይቆያችሁ እንደሆነ ለጥያቄዎቻችሁ መልስ የተሰጠበት ያልፈቷ ዝግጅታችንን እንይዘንላችኋል። መልካም ቆይታ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ان شاء الله قدميا يا سيتوچ مبت قراننا بسنة يميلون كما يتاچن بفيت ሁለት ነጥቦችን ማስተዋወስ ፈልጋለሁ። አንደኛ ስለ መብት ስናገር ምርኩዝ ምናደርገው ወይም ምንጫችን ምንድነው? ይሄንን ያልኩበት ምክንያት ለምንድነው? አንዳንድ ሰዎች መብታቸውን የሚመለከቱት ወይ የሚጠይቁት ከሌላ እምነት ተከታዮች አንጻር ወይም ከመዕራቡ ዓለም ስርዓት ወይም ከሆነ ሀገርና ብሔር ባህል አንጻር ከሆነ ይሄ ስህተት ውስጥ ይከታቸዋል። አንድ ሙስሊም ሴት ወይም ሙስሊም የሆነ ወንድ ከሁሉ በፊት መብቱንና ግዳጁን መጠየቅና ማወቅ ያለበት አላህ ከደነገገለት ህግ ከእስላማዊው ሸሪዓ ነው። ከአላህ የበለጠ ለባሮች የሚጠቅማቸውን ነገር ህግ ማውጣትና መደንገግ የሚችል ሌላ ማንም የለም። ስለዚህ የሙስሊም ሴት ልጅ መብቷ ተገፏል ወይንስ ተከብሯል የሚለውን የምናየው እስላም ከሰጣትና ከፈቀደላት አንግል ነው። ፈጣሪ አምላካችን አላህ የሁላችንም ፈጣሪ ነው፣ ሁላችንንም ያስገኘ ነው። ሁሉንም የፈጠረ ጌታችን አምላካችን አላህ ለባሪያዎቹ ህግን መደንገግ አያቅተውም። የሚጠቅማቸውን ህግ ከሁሉ በላይ አዋቂ ነው፣ ከነፍሳቸውም የበለጠ ለነሱ አዛኝ ነው። ስለዚህ ከአላህ የተሻለ ህግ መጀመሪያ መፈለግ የለብንም። ለዚህ ነው ቁርአንም አፈሁክም አልጃሂሊየት የብጉን የመሐየማንን ፍርድና ህግ ይፈልጋሉ ወይ? ወመን አህሰኑ ሚን አላህ ሁክማ ከአላህ የተሻለ ፍርድ ከአላህ የተሻለ ዳኝነትስ የት ይገኛል ይላል። ይሄ ለሚያውቁና ለሚያምኑ ሰዎች ነው። ስለዚህም ከሁሉ በላይ መብታችንን ስንጠይቅ መጀመሪያ ልናነሳ የሚገባው ነጥብ መሰረት ማድረግ ያለብን ከቁርአንና ከሱና በመነሳት ነው። በርግጥ የመብትን ትርጓሜ ማወቅ አለብን። አንዳንድ ሰው መብት ነው ማለት ምንድነው ሲባል መብት የሚለውን ቃል የሚፈታው ሰውየው እንደፈለገ ሆኖ መገኘት ነው። ማድረግ የሚፈልገውን ሁሉ ማድረግ፣ መተው የሚፈልገውን ነገር ደግሞ መተው ያለ ምንም ማስገዳጅና ያለ ምንም ወቃሽ። ይሄ ከእስላም አንጻር መብት ተብሎ ይታያልን? እኛ ሙስሊሞች አንድን ነገር መብት ነው ብለን የምንጠራው ኃላፊነት ያልተጣለበት ነገ በአኺራ ተጠያቂነት የማያስከትል ለቅጣት የማይዳርገን ልናደርገውም ሆነ ልንተወው የተፈቀደልን ነጻ ተግባር ብቻ ነው መብት ተብሎ የሚጠራው። ጉዳዩ ኃላፊነት ካለ በአግባቡ ባለመስራታችን ወይም በመዳፈራችን ነገ ለተጠያቂነት የሚዳርገን ከሆነ ይሄ መብት ሳይሆን ግዳጅ ተብሎ ነው የሚጠራው። ለምሳሌ አንድ ሙስሊም ነኝ የሚል ሰው ሶላት መስገድ ግዳጁ ነው መብቴ ነው ብሎ መናገር አይችልም። ምክንያቱም መብቴ ነው ካለ ከፈለኩ ሰግዳለሁ ካልፈለኩ አልሰግድም ነው መልእክቱ። ይሄ ደግሞ መብት ሳይሆን ወንጀል ነው አለ መስገድ። መስገዱ ግዳጅ ነው፣ በኃላፊነት ያስጠይቀዋል። ነገ በጌታው ዘንድ ግዳጁን በአግባቡ ከተወጣ የሚጠብቀው ሽልማት፣ ካልተወጣ ደግሞ ቅጣት አለው። ስለዚህም እንዲህ አይነት መሰል ህግጋቶች ግዳጅ ነው የሚባሉት። ሙባህ የተፈቀዱ ተግባራቶች ግን መብት ናቸው። እነዛን ድርጊቶች ማድረግህም ሆነ አለማድረግህ ባንተ ላይ ተጠያቂነት የማያስከትል የማያስወቅስህ ነገር። አላህ ምግብን ብሉ ብሏል፣ ከሰጠናችሁ መልካም ሲሳይ ተመገቡ ብሏል። ከነዚህ መልካም ሲሳዮች ውስጥ የምትፈልገውን አይነት ምግብ መርጠህ መብላቱ ላንተ የተተወ ነው። ግዳጅ አይደለም መብትህ ነው። የምትፈልገውን አይነት ሐላል የምግብ ዘርተህ የምትፈልገውን አይነት ደግሞ መርጠህ መብላት ትችላለህ። መብት አለህ ማለት ነው። ግዳጅህ ግን ምንድነው? ከሐላል አጥር እንዳትወጣ የሚለው ነው። ወደ ሐራም እንዳትሄድ። ሁለተኛ ስትመገብም ከመጠን በላይ ተመግበህ ኢስራፍ ማባከን ውስጥ እንዳትገባና ራስህንም እንዳትጎዳ ነው። የምግቡን አይነት በመምረጥ ረገድ ላንተ የተተወ መብት ነው የሚባለው። ባለባበስም እንደዚሁ የተሰጠህ መብት ይኖራል። መጀመሪያ መሰረታዊ ግዳጆቹን ካሟላህ በኋላ አይነቱን በመምረጥ ረገድ ግን ላንተ የተተው ሁኔታዎች አሉ። እነዛን መርጦ መጠቀም ያንተ መብት ይባላል። ስለዚህም የሙስሊም ሴት ልጅ መብት በኢስላም ተከብሯል ወይስ ተጨቁኗል ለማለት አሁንም የመብትን ተርጓሜ ማወቁ ጥሩ ነው። ኢንሻአላህ በዚህ መልክ ከተረዳ ነው ወደ ዋናው ቁም ነገር በመግባት ቀጣዩን ነጥብ እንመለከታለን ማለት ነው። ሙስሊም ሴት እንደ ወንድሟ እንደ ሙስሊሙ ወንድ በሃይማኖታዊ ግዳጆች ትጠየቃለች፣ ትታዘዛለች። ስለዚህም መሰረታዊ የሆኑ የሃይማኖት ግዳጆቿን ለመፈጸም ሊያግዟት የሚችሉ የሸሪዓ ዕውቀቶችን መፈለግ በሷም ላይ ዋጅብ ነው። በተለይም የአምልኮ ዘርፎች እንደ ጧሃራ ንጽህናን፣ ሰላት መስገድን፣ ጾምን መጾምን፣ ገንዘብ ያላት ከሆነ ዘካን፣ እንዲሁም አቅም ካላትና ጤናማ ከሆነች ሐጅ ማድረግና የመሳሰሉትን መሰረታዊ የአምልኮ ተግባሮችን እንድትተገብር ጌታችን አላህ ሱብሓነሁ ወተዓላ ሲያዛት እነዚህ ተግባራት እስላማዊ ስርዓት አላቸውና እንድትማራቸው ተጠይቃለች። ሴት ልጅ በእስላም ከመብት አኳያ ዋና በሚባለው የአምልኮ ስርዓት ላይ የለሽበትም፣ አያገባሽም፣ አታስፈልጊም አልተባለችም። ይልቁንም ልክ እንደወንድ ሁሉ ግዴታሽ ነው፣ ያገባሻል፣ ይመለከትሻል ተብላለች። አብዱራህማን ኢብኑ አልጀውዚ ረሂመሁላህ ሲናገሩ ምንድነው የሚሉት? አልመርአቱ ሸኽሱን ሙከለፉን ከረጁል። ሙስሊም ሴት ልክ እንደ ወንድ በሃይማኖታዊ ግዳዮች የምትጠየቅና የምትገደድ ነች። ፈየጂቡ ዐለይሃ ጠለቡ ዒልሚ ልዋጅባት ዐለይሃ፣ በእሷ ላይ ግዳጅ የሚሆኑ ሃይማኖታዊ እውቀትን መፈለግ ግዳጅ ይሆንባታል። ሊተኩነ ሚን አዳኢሃ ዐላ የቂኒን፣ ስትፈጽማቸውና ስትተገብራቸው በፍጹም እርግጠኝነት ላይ ሆና እንድትሰራ እውቀትን መፈለግ አለባት ነው። ስለዚህም ሸሪዓዊ እውቀትን መፈለግ ግዳጅ ነው። እናም እህት ዓለም፣ የትም ቦታ ሃይማኖትሽ ምን መብት ሰጠሽ ተብለሽ ስትጠየቂ በልበ ሙሉነት እንዲህ ብለሽ መመለስ ትችያለሽ። እምነቴ ደንቆሮ ሆኜ አላለኝም። ስለ ጌታዬ፣ ስለ ተላከልኝ መልእክተኛ፣ ስለ ሃይማኖቴ፣ ስለ አምልኮ ዘርፌ እንዴት እንደምተገብረው በእውቀት ላይ ሆኜ መመራት እንዳለብኝ ኢስላም በግዳጅ መልኩ ነጻነቴን አጎናጽፎኛል። መሀይም ሆነሽ ቅሪም አላለኝም። ለወንዶች እንደ ሰጣቸው የመማር መብት ለእኔም ለሴቲቱ ሰጥቶኛል ብለሽ መልሽላቸው። ለዚህ አብነት የሚሆኑሽን የቀደምት እህቶችሽን እንደ ማስረጃ መጥቀስም ትችያለሽ። ለምሳሌ አንደኛዋ ፋጢማ ቢንት አቢ ሑበይሽ የምትባለው ነች። አይሻ ረዲየላሁ አንሃ እንደነገረችኝ ወደ ነቢያችን አለይሂ ሰላቱ ወሰላም ዘንድ መጣ። ምንድን ነበር ያለችው? እኔ ከሀይድ ደም ውጪ በተጨማሪ ቀናቱን አልፎ የሚፈስ ደም አለብኝ እና ጡሃራ አልሆነም። በእነዚህ ከሀይድ ቀን ውጪ ከታወቀው ውጪ ማለት ነው ባሉት ወቅት ላይ ሰላቶችንም አልስገድ ወይ ብላ ስትጠይቅ ነቢያችን አለይሂ ሰላቱ ወሰላም ሰላቱንማ አታቋርጪ፣ ኢነማ ዛሊከ ደሙ ዒርቅን፣ ይሄ ከመደበኛው ቀን ውጪ የሚፈሰው የሀይድ ደም ሳይሆን የበሽታ ደም ነው። ወለይሰ ቢልሐይደቲ ፈኢዛ አቅበለት ልሐይደቱ ፈደዒ ሰላት፣ የወር አበባ ደም ሲመጣ ሰላትን አቁሚ። እሷ ደግሞ የተለመደው ቀኗን ስትጨርስ ከተለመደው ቀን ውጪ በላይ ሲሆን ወኢዛ አድበረት ፈግሲሊ ዐንኪ ደመ ወሰሊ፣ ካንቺ ላይ የሚፈሰውን ደም እያጠብሽ ለየሶላቱ ውዱእ አድርገሽ ትሰግጃለሽ ብለው መልእክተኛው መልሰውላታል። እንግዲህ ይሄ ምንን ያሳየናል ማለት ነው? ሃይማኖታዊ እውቀትን መፈለግ ግዳጇ እንደሆነ ነው። የጠየቁ ሴቶች ለእናንተ አብነት ናቸው። አንቺ ሸሪዓዊ ዕውቀትን ለመፈለግ ከቤትሽ ስትወጪ ባንቺ ላይ ምንም አይነት ፊትና አደጋ ይከሰታል ተብሎ የማይፈራ ከሆነ መውጣት ትችያለሽ። የምትከለከዩ ለክብርሽና ለህይወትሽ አደጋ ይፈጥራል ተብሎ የሚታሰብ ቦታ ከሆነ ነው። ስትወጪም አግባብ ባለው መልኩ ሸሪዓዊ ሂጃብን ጠብቀሽ ትወጪያለሽ ማለት ነው። ወደ ደጅ እንድትወጪ የሚያስገድዱ ምክንያቶች ከሌሉ አላህ ወቀርነ ፊ ቡዩቲኩን በቤቶቻችሁ ተረጋግታችሁ ተቀመጡ እንዳለው የሚያምረው ቤት ነው። የአላህ ቤት ውስጥ ግን ሄጄ መስገድ ፈልጋለሁ ከእህቶቼ ጋር ለስገድ ካልሽ ሐዲሱ እንደሚለው ላ ተምነዑ ኒሳአኩሙል መሳጅድ ሴቶቻችሁን መስጂድ አትከልክሏቸው ወቡዩቱሁን ኸይሩን ለሁን ቤቶቻቸው ቢሰግዱ ለነሱ የተሻለ ነው። ያም ከመሆኑ ጋር የአላህ ቤት መጥተን እንስገድ ካሉ አትከልክሏቸው ነው። የሚያስፈራ ነገር እስከሌለ ለምሳሌ ያንን ቦታ የሚተካልሽ የሚያስተምርሽ ሰው በቤትሽ ውስጥ ባይኖር ወንድምሽ ወይ ባለቤትሽ ወይ ወላጆችሽ እነዚህ ከሌሉ ዕውቀት መፈለግ ትችያለሽ ማለት ነው ያለበት ቦታ በመጓዝ። አብዱራህማን ኢብኑል ጀውዚ ድጋሚ ሲናገሩ ምንድነው ያሉት فاذا لم يكن لها اب او اخ او زوج ለሷ ወንድም ወይ ባለቤት ወይ አባት ከሌላት ወይ ደሞ አንድ የሆነ ሙህሪም የሚሆናት አካል ከሌለ ሃይማኖታዊ ግዳጆችን የሚያስተምራት ማለት ነው ወጣ መማርና መጠየቅ ትችላለች ነው። በመውጣቷ ፊትናስ ካልተፈራ ድረስ አደጋ ይከሰታል ተብሎ ወይ በሷ ላይ ወይም በራሷ አወጣጥና አለባበስ ሌሎች ላይ ማለት ነው። ስለዚህም እስላም የሰጠሽ መብት መሆኑን እንድታውቂ ያስፈልጋል። ሁለተኛው እስላም ያጎናጸፈሽ መብት ምንድነው? በተዳር ዓለም ውስጥ ያለሽ ከባለቤትሽ ሸሪዓዊ ዕውቀትን እንዲያስተምርሽ መጠየቅ። አንድ ሚስት በባሏ ላይ ካላት መብት አንዱ ባል ሊያስተምራት ነው። እሷ መሐይም ሆና እንድትቀርበት የማይፈቀደላትን የዲን ዕውቀቶች እንዲያስተምራት ባለቤቷ በግዳጅ ይጠየቃል ማለት ነው። ነብያችን አለይሂ ሰላቱ ወሰለም ሶስት ሰዎች ሁለት አጅር ይሰጣቸዋል ብለዋል። ከዛ ውስጥ አንደኛውን ሲጠቅሱት رجل كانت عنده أمة سوزندا ገልጋይ ሴት ያለችው فأدبها እስላማዊ አደብ ስነ ስርዓትን ያስተማራት فأحسن تأديبها አደቡንም በአማረ መልኩ ያስያዛት وعلمها فأحسن تعليمها ሃይማኖታዊ ዕውቀትንም ማስተማራት ሲያስተምራትም ጥሩ በሆነ መልኩ አሳምሮ ያስተማረ ثم اعتقها ከዛም አንቺ ነፃነሽ ብሎ حر ያላት فتزوجها እንደገናም በዚሁ ነፃነቷ ላይ ሚስቱ አድርጎ ደሞ ያገባት ከሆነ ፈለሁ አጅራን ሁለት አጅር አለው በማለት ነብያችን አለይሂ ሰላቱ ወሰለም ቡኻሪና ሙስሊም እንዲሁም ሌሎች በዘገቡት ሐዲስ ነግረውናል። ከዚህ ምን ትምህርት አገኘን ቢባል ማስተማር የወንዱ ግዳጅ እንደሆነ እንረዳለን የሚያውቅ ከሆነ ማለት ነው። በሌላም ሐዲስ ላይ አላ ኩልኩም ራኢን ብለዋል አዋጅ ሁላችሁም እረኞች ናችሁ ወኩልኩም መስኡሉን አራዕየቲሂ ሁላችሁም ስለ እረኝነታችሁ ትጠየቃላችሁ ወረጁሉ ራዒን አላ አህሊ በይቲሂ ሰውየው ስለ ቤተሰቦቹ ባል ማለት ነው እረኛ ነው ወሁወ መስኡሉን አንሁም ስለ እነሱ ይጠየቃል ነው። ስለዚህም ዲን የተማረ ከሆነ ሊያስተምራቸው ይገባል። ግዴታ በቤተሰቡ ጉዳይ ኃላፊ ነው ማለት የሚበሉትና የሚጠጡትን ሚለብሱትን ሚኖሩበትን ቤት ብቻ አይደለም። ይሄ ለስጋዊ ህይወታቸው ነው። ለመንፈሳዊ ህይወታቸው ለዲናቸው የሚያስፈልጋቸውንም ነገር ማሟላት የወንዱ ኃላፊነት ነው። ለዚህ ጉዳይ ብቁ ካልሆነ ወንዱ ሸሪዓውን በጠበቀ መልኩ ሚስቱ ወጣ እንድትማር መፍቀድ አለበት ማለት ነው። ካልሆነ ቦታውን እሱ ይሸፍን ከሆነ እሱ ሊያስተምራት ይገባል። ሶስተኛው የተሰጠሽ መብት ደግሞ እዚሁ ላይ ምንድነው? በዲን ጉዳይ ላይ ለመጠየቅ ሀያ እፍረት የሚባል ነገር እንዳይኖርሽ የሚለው። ስለዚህ ሙስሊማ እህቴ ልታውቂ የሚገባው ሸሪዓዊ ዕውቀትን ለመማር ሀያ የሚባል ነገር ሸም ይዞሽ እፍረት ይዞሽ ወደ ኋላ የሚቀር ነገር የለም። በራሱ በባህሪ ወሀያ እፍረት የኢማን አንድ ክፍል እንደሆነ ነብያችን አለይሂ ሰላቱ ወሰለም አልሐያኡ ሹዑበቱን ሚነል ኢማን ሀያ ማድረግ የኢማን አንድ ክፍል ነው ብለው አስተምረውናል። ነገር ግን ሙስሊም ሴት ሀያ አድርጋ መማር ያለባትን የዲን ዕውቀት ከመጠየቅ ወደ ኋላ ሊያስቀራት አይችልም። ስለዚህም በዚህ ምክንያት የመዲና ሴቶች ሐያ ሳያደርጉ ዲናቸውን ለመማር በመጠየቃቸው እንደተወደሱ ከአኢሻ ረዲየላሁ ዐንሃ ንግግር እንረዳለን። አጠቃላይ የዲን ጉዳያቸውን ሳያፍሩ ይጠይቁ ስለነበር አኢሻ ምን አለች ስለነሱ? ኒዕመ ኒሳኡ ኒሳኡል አንሳር፣ የአንሳር ወይም የመዲና ሴቶች ምንኛ ያማሩ ናቸው። لم يمنعهن الحياء ان يتفقهن في الدين شريعه يقتل لمرداتنا لمجنزب حياء يالكلكلاچو ناتشو بمالت ستاودساچو انسمالن. سلازي اهتي هوي لمطيق بافرت ودوحالا انداتقري باسلام ماوق نو انجي على ماوق ايمسغنمنا اللهم لا يستحي من الحق كاونت ايافرمنا مالتنو. سلازيهم اوقي እንደውም አንዲቷ ሴት ወደ ነብያችን አለይሂ ሰላቱ ወሰላም መጣ ኢንላላህ ላ ይስተሂ ሚን አልሐቅ አለች ለነብያችን አለይሂ ሰላቱ ወሰላም። አላህ ከሐቅ አያፍርምና فهل على المرأة من غسل اذا احتملت ሴት ልጅ እህትላም ስትሆን ወስል አለባት ወይ ትጥበት አለባት ወይ ብላ ጠየቀች ሼም ሳይዛት። ነብያችን አለይሂ ሰላቱ ወሰላም نعم اذا رأت الماء አሉ። አዎ ፈሳሽ ነገርን ውሃን ካየች መታጠብ አለባት ብለው ምላሽን ሰጡ። ስለዚህም ሐያ ይዟት ስለዚህ ጉዳይ እንኳን ለመጠየቅ ወደ ኋላ አልቀረችም ማለት ነው። እናም የዲን ጉዳይ ለመጠየቅ ሐያ ይዞን ወደ ኋላ ሊያስቀረን አይገባም። አራተኛው ደግሞ የምትማሪው ትምህርት መሰረታዊ የዲን ጉዳዮችሽን መሆን አለበት። ስለ አላህ ሐቅ ስለ ነብያችን አለይሂ ሰላቱ ወሰላም ሐቅ፣ ስለ ወላጅ ሐቅ፣ የሶላት ጉዳይ አፈጻጸሙን፣ ወቅቶቹን፣ ሱናውና ግዳጁን፣ የጾም ጉዳይ፣ ዘካ የመሳሰሉት መሰረታዊ ነገሮችን ቅድሚያ በመስጠት መማር ይገባል። ይሄ ሁሉ እስላም ያጎናጸፈሽ ነጻነት ነው። ዛሬ ምዕራቡ ዓለም ነጻነት ብሎ እንደሚገልጸው በየመንገዱ ተራቅቶ መሄድ እህቴ ነጻነት አይደለም። ነጻነት የአላህን ትእዛዝ አክብረሽ ሂጃብ ለብሰሽ በአግባቡ መጓዝሽ ነው ነጻነት የሚባለው። غيب ود اللطائف لا يغيب أغيب أغيب ود اللطائف لا يغيب ጥያቄና መልስ በእስላም አልፈትዋ ወልስትፍታ ይባላል። ጥያቄዎቻችሁና መልሶቻችሁ واساله السلامه من زمان بليت به نوائبه تشيب. بسم الله الرحمن الرحيم، الحمد لله رب العالمين، والصلاه والسلام على خير خلقه محمد واله وصحبه وسلم اجمعين، اما بعد. ኩም ወራህመቱላሂ ወበረካቱ። ያሽክና አንድ ሁለት ጥያቄዎች ነበሩ። ኢንሻአላህ ጥያቄዎች ይመለሳሉ የሚል ተስፋ አለኝ። አንደኛው ጥያቄ ግሩፕ ያለን ልጆች ማለት ነው፣ ግሩፕ ሰብሳቢዎች በረመዳን ውስጥ ግሩፑን መስካት ነው ያለብን ወይንስ ያው እዛ ላይ የምናሳተፈው እዛ ይሄን ቅሩ ይሄን ወጡ ይሄን አድርጉ የምንለው ነገር እንደ ኢባዳ ይቆጠርልናል? የትኛው አፍደል ኢባዳ? ግሩፖችን መስጋትና አለመስጋት የሚለው ነገር እኔ ግሩቡ የተመሰረተው ለኸይር እስከሆነ ድረስ በረመዳንም ቢሆን መዘጋት የለበትም ብዬ ነው የማስበው። እነዚህ ለቀልዱ ለጨዋታው ለምናልባቱ ለአሉባልታው የተሰበሰቡ ግሩቦች ይዘጋሉ። ለቁም ነገር ግን ዳዕዋ ለማዳመር፣ ቁርአን ለመቅራት፣ ቁርአን ለመማማር የተከፈተው ግሩብ ግን ለምን ይዘጋል? እንዲያውም በረመዳን ነው የበለጠ ስለ ኸይር ልንተዋወስ የሚገባን። ስለዚህ በረመዳን ግሩፕ መዘጋቱ ፋይዳ ያለው ኢባዳ ነው ብዬ አላስብም። ሁለተኛ ደግሞ ጥያቄ እንደዛው ግሩፕ ድንገት አካውንት ካልዘጋን መሰለን 6 ወይ 7 ልጆች ያከተምን ብንኖር በቀን ውስጥ አንዷ አንድ ሰፋ ስትቀራ ሁለተኛዋ ተከትላ አንዱን ሰፋ ሶስተኛዋ ተከትላ ሰፋ እየተቀባበሉ መቅራት በግሩፕ ውስጥ ይሄ ይፈቀዳል ወላ አይፈቀድም? ኢንሻአላህ ይሄንን እንዲመለስልኝ እፈልጋለሁ። በግሩፕ ላይ እየተከታተልን ብናነብ የሚለው ጥያቄ ልቁንሽ ይሄ ጥሩ ነው። እናንተ ያ ቁርአን ያከተማችሁት ቁርአን እርሱ ብትቀራሩ ከመጀመሪያው ተነስቶ ሁሉም እየቀራ የቀራችሁትን ቁርአን እየከለሳችሁ ስለራሳችሁ ብትናበቡ በጣም ጥሩ ነው። ወንድ ለሙሉ በለለበት ከሆነ ሴቶች ብቻ ቢሆንም እንደው አንዱ አንድ አህላፊም ቢኖራችሁ ያሽከከልላችሁ ሌሎቻችሁ ግን ብትቀሩ ጥሩ ነው። ሁሉም ላይሽት ላይ መጪው ይችላል። የተመቸው የቁርአን ወር አርጋችሁ የቁርአን ወር መሆኑን ግሩቡን ሁሉ ቁርአን በቁርአን ብታደርጉት በጣም ነው የሚመረጠው። ይዛቱላህ القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا يا حميش مسوسوم بطعم شامعو دبزولال جلمال من دونا نينجا جلمال على كل هال بطعم جلمو عزانا لشامعوتنا አይሻል ሸማው ቆርጦ ነው እንጂ እስካሁን ያዝናል ብዬ ሻፈጥር ማለት ነው። ሻፈጥር አላሁ አክበር አለ እና እንዴት ነው ይሄ የሚታይ በቃል ወላ እንዴት ነው ስተፈርቻለ? ያው ተሰዓቱ ከመድረሻው በፊት ያፈጠረሽው ማለት ነው። ሻፈቱ ከመድረሻው በፊት ያፈጠረሽው አፍጥሩ አላሁ ተሻሽቷል ማለት ነው። ነገር ግን አላሁ አክበር ሲል ማፍጠር ያው ስለሆነ ማቆም አይችልም። ስለዚህ ምንም የለበትም። ግን ማጣራት ማረጋገጥ የግድ ነው። በለይፍኛውም ኸይር ስራ ለይፍኛውም አማል ኸይርያ እንደዚህ ራሳችንን ይዘላል ማድረግ የለብንም። ባለማፍጠርሽ ብዙ አትጎጅም ነበረ። ቀድመሽ በማፍጠርሽ ግን የምታገኘው ብዙ ጥቅም የለም። እርግጠኛ ባልሆንሽበት ነገር ማጣራት መጠየቅ የግድ ያስፈልጋል። ያን ያህል ብዙ ክፍተት ሙአዚኖችን ይጠብቁ ስለማይችሉ ምናልባት ሰዓት ደርሶ ሊሆን ይችላል የበላሽውም الله أعلم. هذا القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا لجمع جلات الجب قرنا جرالين بألاد على كل هل يتبيع ጁማ ተጁማ ሐሙስ ለሊቱን ሲታጠቡ ለጁማ ይበቃል ይባላል። እኔ ደሞ እዚህ ሰማ አደልሽ ለሊት ተጣጠብ ነበር ለጁማው እንደማጥለኛል። ለጁማ ለሊት መታጠብ አይበቃቸው ይሄን መታጠብ አይበቃ ዙሁር ላይ ሲታጠቡ ነው የሚበቃ አሉ። እንዴት ነው ይሄ? እኔ ለሊቱ ያው ጁማ ገባ ነው ሲባል የምሰማው እንግዲህ ለሊትም ሆነ ሱብህም ሆነ በተጣጣው የጁማ አይበቃል ዙሁር ላይ ሲሆን ነው። ያው ዙሁር ላይ ደግሞ ስራ ላይ ይሆናል ምንችን ይያለ የጁማ ያመልጠናል። እንዴት ይታያል? እስኪ አብራሩልኝ። የጁማ ቀንን ትጥበት መቼ ይጀምራል መቼ ያበቃል የሚለውን ነገር ለማየት ምን ዑለማዎች የሚሉትን ነገር ማየት ያስፈልጋል። ጁሙአ ቀን ትጥበት የሚለው ነገር የሚጀምረው ብዙዎቹ ዑለማዎች ሻፊዒያን የሐንበሊን ሌሎችን ዑለማዎች የሚሉት ከአብዱላህ ብን ዑመር ረዲየላሁ ዐንሁማ ከሰሐቢይ ሰምቻለሁ ብለው የሚዘግቡልንም ከመንጋቱ ጋር ጀምሮ ነው። ከንጋቱ ጀምሮ ነው። ፈጅር ሷሊህ ተወጣ በኋላ ነው። ለምን? ነቢዩ ዐለይሂ ሰላቱ ወሰላም መን ኢግተሰለ የውመል ጁሙዓቲ ጁሙአ ቀን የታጠበ ነው የሚለውና ጁሙአ ቀን የታጠበ ቀን የሚለው ነገር ከሸሪዓ አኳያ ሲታይ ከትክክለኛው ንጋት ጀምሮ ነው። ስለዚህ በጁሙአ ቀን ጋራ ከቀን ጋር ቀን ከሚለው ቃሉ ጋራ የተያያዘ ሁሉ ከጥሉ አልፈጅር ሳዲቅ ትክክለኛው ንጋት ከታየ በኋላ ነው። አንዳንዶቹ ከግማሽ ለሊት ጀምሮ ነው የሚጀምረው። ልክ ኢድ ቀን እንደሚጀምረው ከዚያ ጀምሮ እንደሚጀምረው የጁሙአን ቀን ከግማሽ ለሊት ነው የሚጀምረው የሚሉ ሰዎች አሉ። ስለዚህ በሁለቱም ልዩነቶች ሲመዘኑ ከማስረጃ አኳያ ወይም ከዑለማዎች ድጋፍ አኳያ ንጋቱ ከወጣ በኋላ የሚለው ነው። ወደ ሶላት ወደሚሄድበት ሰዓት በቀረበ ቁጥር የበለጠ ነው የሚሆነው። ምክንያቱም የመታጠቡ ፋይዳ አንደኛው ከሚሸበሸቡት ሰዎች ጋር ከሱ ጋር ለሚሸግዱት ሰዎች መጥፎ ጠረን ይዞ እንዳይሄድ ለማለት ነው። ስለዚህ ወደ እንትን በገባ ቁጥር ወደ ሶላቱ ሰዓት በቀረበ ቁጥር የበለጠ ነው። ከዚህ ከመንጋቱ በፊት ይቻላል ያሉ ዓሊም አንድ ብቻ ናቸው፣ ኢማሙ አውዛኢ ብቻ ናቸው። ኢማሙ አውዛኢ ረሂመሁላህ ቀብለ الفجر ይሆንም ይቻላል የሚሉ አሉ። ኢማሙ አውዛኢ ማስረጃቸው ደካማ ነው። እንደው በአረብኛ ቀን የሚጀምረው አረብኛ ቀን اليوم የሚጀምረው ምን ምስል ላይ ነው በሚል ብቻ ካልሆነ በስተቀር አንዳንዶቹ የጁሙዓ እንትጥበት ንታጠብ ካልነ ይረሽድብን ነው፣ መጀመሪያ መሄዱ ደግሞ ትልቅ አጅር አለው ተብሏል። በዚህ ጉዳይ እንዴት ይታያል ያሉ ሲጠየቁና ሲከራከሩ እናያለን። ትጥበቱ ይበልጣል። በጊዜ ለመሄድ በሚል ሊያመልጠው ከሆነ መቼስ መሄዱ ነው የሚበልጠው ከመታጠቡ። ግን በጊዜ የመሄድን አጅር ለማግኘት ሲል ትጥበትን ጥሎ መሄድ አግባብ አይደለም። ምክንያቱም ይሄ ዋጅቡን የሚል ነቢ ከነቢዩ ዓለይሂ ሰላቱ ወሰላም የተነገረለት ዒባዳ ነውና ጉስሉ የውም ጁሙዓቲ ዋጅቡን አላ ኩሊ ሙዕተድን። እርግጥ ዋጅቡን ማለት ግዴታ ነው ለማለት አይደለም ተብሎ የተለያዩ ተፍሲሮች ቢሰጡትም ይሄ በጣም የተጠናከረ ሱና ስለሆነ በጊዜ ከመሄዱ የበለጠ ይህንን ቅድሚያ ሊሰጠው ይገባል። እንግዲህ እንደዚህ ከሆነ ታዲያ የሱረቱል ካህፍስ ማንበብ ጉዳይ እንዴት ይታያል ነው? ሱረቱል ካህፍንማ ነቢ ዓለይሂ ሰላቱ ወሰላም ያሉት ሱረቱል ካህፍን ጁሙዓ ቀን ወይም ሌሊቱን የቀራ ነው ያሉትና የዚያ የማን ነው የጁሙዓው ሌሊት የሐሙሱ ማታ መግሪብ ፀሐይ ከገባች ጀምሮ የሐሙሱ ማታ ወይም የጁሙዓው ሌሊት በሸሪዓው እሱ ከጀመረበት ጀምሮ መቅራት ይቻላል። ስለዚህ ሌሊትም ቢቀራ ቀንም ቢቀራ ይችላል ማለት ነው። ከመግሪብ ጀምሮ ከመግሪቡ ማታ ማን ነው ከእንትን ማታ ከሐሙስ ማታ መግሪብ ጀምሮ እስከ ጁሙዓ መግሪብ ድረስ ይቻላል ነው። ለሊትም የቀራ ቀን ወይም ቀን ስላሉ ነቢ ዓለይሂ ሰላቱ ወሰላም ማለት ነው። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا صلاة سنسجد قرآن جمراً مالتنا قرآن جمري تطفبين يقرأه نبرا تطفبين مثلاً رزم يالا سورة لي يسجدك ተጠፋብኝ ያና ቆርጭ ሌላ ቁርአን መቅራት ይችላል ወይስ በዛው ዝም ብዬ ስጅድ ማድረግ ይችላል እስከ ተጠፋብኝ ድረስ ቀርች? አንደኛ ጥያቄ ይሄ ነው። ሁለተኛ ጥያቄ ደግሞ ሶላት ስንሰግድ እኔ እስከዛሬ ሶላት ተሰግድ መሰለን አራት ረካ ከሆነ መስግደው በአራቱም ረካ ውስጥ ተፋቲሃ ሌላ ቁርአን ቀራለሁ አጫጭር ሱራ የሚሆን ረጅም የሚሆን አልሐምዱን ቀርች ቁል ሁላሁንም ሆነ ማንንም እንጨምራለሁ በአራቱም ውስጥ እና ሆን ሰሰማ ሁለቱን ረካ ብቻ ነው እንጂ ሌላ ቁርአን የምትጨምሪበት ተፋቲሃዎች የተቀረውን ፋቲሃን ብቻ እየቀራሽ ነው የምትጨርሽዋሉ። እና ይሄ እንዴት ይታያል? ይገባኛል ሻለም። ሌላ ጥያቄ ደግሞ የሱጁድ ቁርአን ስንሰማ ማንኛውም ቦታ ላይ ሆነን ሶላትን ባንቆም በቃ አለንበት ቦታ ሆነን የሱጁድ ቁርአን ተሰማን ሱጁድ መውረድ ያለብን እኛስ ወደርገን ቁርአን እየቀራን ከሆነ እየሰገድን ከሆነ እየሰገድን አሁን የቁርአን ስጅድ ከቀራን አለንበት ነው ስጅድ ማድረግ እንችላለን ማንኛውም ቦታ ያዲ ገበኛ ሰላም አበሩልኝ ኢንሻአላህ በአላህ ፈቃድ። ጀዛክላሁ ኸይራን ጠያቂያችን ያቀረበችው ጥያቄ በጣም ወሳኝና ለሁሉም አድማጮች የሚመለከት ነገር ይመስለኛል። ፋቲሃን መጨረሽ ወይም ሶላት ላይ ያለው መቅራት የፈለኩትን ነገር ከጀመርኩ በኋላ ቢጠፋብኝ ወደ ሌላ ልቀይር ወይ ብዬ ላድርግ ነው ጥያቄው። ይሄ ጥያቄ ብዙ ሰው የሚያጋጥመው ይመስለኛል። መጨረሽ ያልሻልሽው ፋቲሃ ከሆነ እንደገና መልሰሽ ፋቲሃን ለማንበብና ለመጨረሽ ሞክሪ። ምክንያቱም ያለ ፋቲሃ ሶላት ስለሌለ ላ ሶላተ ኢላ ቢፋቲሃቲል ኪታብ ሶላት ፋቲሃ ያልተቀራበት ሁሉ ሶላት ኺዳጅ ኺዳጅ ኺዳጅ ጎደሎ ነው፣ ወጣ የለውም፣ ተቀባይነት የለውም ስለተባለ ከፋቲሃ ሌላ ያለው ሱራ ላይ ከቻልሽ ጨረሽ ነው፣ ካልቻልሽ ቆምሽበት ቦታ ላይ ቆመሽ ዝም ብለሽ ስጁድ ሩኩ ማድረግ ነው ያለብሽ። ወደ ሌላ ምዕራፍ መለዋው መቀያየር ሌላ መሻቀትሽ እንደሌላ እየተቀያየርሽ ልትኖሪ አይገባሽም። ሁለተኛው ጥያቄ ደግሞ ከፋቲሃ ጋራ በሁሉም ረካዓዎች ሌላ ሱራ ቀራለሁኝ። አይ በመጨረሻዎቹ ከተቀመጥሽ በኋላ ተነስተሽ በምትሰግጃቸው ረካዓዎች መግሪብ ከሆነ በሶስተኛው፣ ዙሁር ዓስር ዒሻ ከሆነ በሶስትና በአራተኛው ረካዓ ላይ ፋቲሃን ብቻ ነው ማንበብ ያለብሽ። ከዚያ ሌላ ያለ አይነበብም። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا يوتر شلات يميام شبيان دان دي يتوى الله حسن الشوى الله على كل حال عندنا عندنا صلح ወይም የሆነ ነገር አግኝቶኝ ሳላውቀው ወደ አዛን ያዝንብኛል ማለት ነው። አብሬ አልሰግደውም ማምሸቴ ላይ ቀር ያምሽ እያልኩ አላኩል ያህል አንድ አዛን እንዳዘነ እና ኢቃም ስቲል ይሰገዳል ይሉኝና ሲሉኝ ይሰግዳለሁ ማለት ነው። እንዴት ነው ይበቃልኛል? ሁለተኛ ደግሞ ባመለጠኝ ቀን ቀዷ ይሰገዳል ውትር ይላሉ። እና እስከ ስንት ነው መሰገድ የሚችለው? እንዴት ነው አሰጋገዱስ? ይሄን ቢያብራሩልኝ። የቀዶ አሰጋገድ የውትር እንዴት ነው? እና ደግሞ አዛን ብሎ ሳንሰግድ ከቀረን በአጋጣሚ አዛን ብሎ እስከ ኢቃሙ ውትር መሰገድ ይቻላል? የውትር ሶላት ከጀምሮ የደረሻል የሚለውን ነገር በተመለከተ ተደጋጋሚ የሚቀርቡ ጥያቄዎች ስላሉ ለሁላቸውም መልስ ይሆናል ብዬ የማስበውን ነገር ሰፋ አድርጌ ማለት ይሞክራለሁ። የውትር ሶላት መነሻው ከኢሻ ሶላት ጀምሮ እስከ ንጋቱ ድረስ ነው። ከነጋ በኋላ ያለውን በተመለከተ ዑለማዎቹ በፍጹም አብዛኞቹ የሚሉት ይሄ የዊትር ወቅት አይደለም ነው የሚሉት። ለቸገረው ቀን ለቸገረው ሰው ተኝቶ ላመለጠው ረስቶት ላመለጠው ከነጋም በኋላ መሰገድ ይችላል የሚሉ ታላላቅ ዓሊሞች አሉ። ኢማሙ ማሊክ ለምሳሌ በዚሁ ላይ እንደ መዝሐብ ሄደዋል። ሌሎቹ ደግሞ በችግርም ባይሆን ሊሰግድ ይችላል ችግር የለም ያሉ ሰዎች አሉ። ኢማሙ አህመድ እና አንዳንድ ሌሎችም እሳቸው መሰል ዓሊሞች ይህንን ይደግፋሉ። ጅምሁር ዑለማ እገኝ የሚሉት በፍጹም የዚህ ሰዓት አይደለም፣ የውትር ወቅት አይደለም። ውትር ማለት እስከሚነጋ ድረስ ነው እንጂ ከነጋ በኋላ ውትር የለም የሚለውን አቋም ሐነፊዮቹም ሻፊዒዮቹም ሐንበልዮችም አብዛኞቹ የሚደግፉት ይህንን ነው። ከመዝሀብ በላይም ያሉት እነ ኢማሙ ዓጣ እነ ነኸዒ እነ ሰዒድ ብን ጁበይር እነ መክሑል እነ ሰውሪ እነ ኢስሐቅ ብን ራውሒህ እና ሌሎችም ይህንኑ አቋም ነው የሚደግፉት። ኺላፋቸው መድረሻው አንዳንድ ሐዲሶች ናቸው። አምር ብን ልዓስን ሰምቻለሁ ይላል አቡ ተሚም። أخبرني رجل من أصحاب النبي صلى الله عليه وسلم يقول إن الله عز وجل زادكم صلاة فصلوها فيما بين صلاة العشاء إلى صلاة الصبح. الوتر بمن النبي صلى الله عليه وسلم أستمروا الله من يمن الله عندي صلاة أمر والله تهل الصلاة صلاة سجدات كإشاء ستاته استصدي صلاة درس بمن እስከ ስቢ ሶላት ድረስ የሚለው ነገር ቃሉ የሚያሳየው እስከ ፈጅር ሶላት እስከሚቆም ድረስ ጊዜ ይገኛል ማለት ነው የሚያመለክተው ነው። ግን ወቅት እስከሚገባ ማለት ይሄችን ሌላ ወቅት ሶላት ፈጅር ለመሆን አይቻልም። ኢነላሀ ተዓላ ቀድ አመደኩም ቢሶላትን ወይ ኸይሩ ለኩም ሚን ሑምሪ ናም ወህየ ልዊትር ፈጀዓላሃ ለኩም ፊማ በይነ ልዒሻ ኢላ ጥሉዕ ልፈጅር። በእንዲህ የሚለፍሽ ተወርቶ የለም ኢላ ጥሉዕ ልፈጅር። በሶላት አልፈጅርና በጥሉዕ አልፈጅር መካከል ልዩነቱ ፈጅሩ ከወጣ በኋላ የተወሰነ ጊዜ ቆይቶ ስለሚሰገድ ማለት ነው። ስለዚህ ይህንን ማስረጃ ይሸው ሁለቱን ተቃውሞ ከየት እንደተነሳ ሊያገኝ ይችላል ማለት ነው። ሌላው አቡነ ሂክ ይባል ሰውዬ አቡ ደርዳ رضي الله تعالى عنه النبي صلى الله عليه وسلم ነብከባቸው ሶላት ፈጅር ከመስከዳቸው በፊት ወትር ሰግደዋል የሚል ሐዲስ አለ። እነሆ صلى الله عليه وسلم አስበሐ ወትር ሳይሰግዱ እና ከዚያ ምን ሆነ ከነጋ በኋላ ሰገዱ። كان رسول الله صلى الله عليه وسلم يصبح فيوتر فالنبي صلى الله عليه وسلم أوتر بعدما أصبح كنقابو حالا سجدت مالك زمن ما سيو اسك صلاة درس يعلمهم منهم ما سيو لا وتر بعد الأذان من حديث أبو موسى الأشعري تناقروا اللي ببالا لا وتر بعد الأذان علي يشتيك أتو لقد أغرق في النزع وأفرط في الفطية الوتر ما بيننا وبين صلاة الغداء فجر صلاة اسكم يسجد درس ما على بتأم بفتوى دنبر على اللفة ألواتو علي عندهم عبد الله بن مسعود الوتر ما بين الصلاتين وتر بهول الصلاة اسم كاكلنو بإسان برسبجي أن من يلالو عبد الله بن عباس أوتر بعد طلوع الفجر فجر توت أبو هلا ويتر سكدوان يمين ابن عباس توتر عندهم هي الوتر ما بين الصلاتين مالت لك ماتا مجمري أو إشا سيسجد عندما يجواه هلو يوتر وقت يمي القوم سبي صلاة كتسجد بو هلا نارون مالتنا نبي صلى الله عليه وسلم صلاة الليل مثنى مثنى نو فإذا خشى أحدكم الصبح صلى ركعة واحدة تطير لهم أن قد صلى تجام بفيت أوتروا قبل أن تصبحوا تمن قاتوا بفيت من أنت المعرفة اللباتوا إن ليلتهم يويتر أشجع قد شرعتوش بزينا لكونوا متهت اللباتوا لذلك ضرورة قال هنا بشكر من نام عن الوتر أو نسيه فليصلي إذا أصبح وذكره رستوت ويتنيتو وقفيا من لتو سينا دا يسجد بالأول ليسجد يتلال لهنن ደኔ ለሆን ብሎ አሳልፎ ምንም የለበትን ሰዓቱ ነው ብሎ መዝናናትም ጥሩ እንዳልሆነ ነው የሚያመለክተው። ክብራትና ክብራን ፕሮግራማችን ታዳሚዎች ከዲናችሁ ሬዲዮ ለዛሬ አዘጋጀንላችሁ የተከታተላችሁትን ይመስል ነበር። በርጌጤ ጌታችን አላህ ሱብሃነሁ ወተዓላ መልካም ፍቃድ ሆነና ዳግም ማክሰኞ ከተገናኘን የተለያዩ ዝግጅቶቻችንን ይዘንላችሁ እንደምንቀርብ ተስፋ እናደርጋለን። እስከዛው ግን ይህችን ፕሮግራማችንን ወደ ሌሎች እህትና ወንድሞቻችን በማድረስ እንድትተባበሩን በፍቅር እየጠየቅን በፍቅር እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።